ጫው ቀርቧል ሩቅ አይደለም ከበር ደርሷል ያለ ጊዜ ሰይፍ ጨርሰ እንዳያጣ ከደጃ ወጥ ይርቅንቃ ጅምላ ዘይት የመክበሪያ ደርሷል ሰዓት ልትደምቅ ከእርሱ ጋር አይደነጋክስ መብራት ይብራ አንተ ግን አንተ ግን አንተ ግን አንተ ግን እስከ ፍጻሜው ሂድ እስከ ፍጻሜው ሂድ እስከ ፍጻሜው ሂድ እስከ ፍጻሜው ሂድ እስከ ፍጻሜው ሂድ እስከ ፍጻሜው ሂድ ይመጣል ያሳርፍ ተክተህ በስፍራህ ቁም ዛሬም ድላለና አትድክም በርታ ጽና ይመጣል ያሳርፍ ተክተህ በስፍራህ ቁም ዛሬም ድላለና አትድክም በርታ ጽና